se man le ha gagnati c'era. Si ha per fa una caia ti gagna, che se che fiet gli le cuspoi balletta. Sa comen fa sua un lui agheta, ur cai amrat, ur suara sua warcana. Da ieri ta, ta smetam te lo scella, al camamro je vesere bahuri. Lumber light and jammer and furry kind of twanat in the kind of twanat in the kind of twanat in the kind of twanat in the kind of twanat in the kind of twanat in the kind of twanat in the kind of twanat. እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች ትመሰገናለች እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች እርሷ እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች እርሷ እግዚአብሔርን የምትፈራ ሴት እርሷ ትመሰገናለች እንዲህ አይነቷ ናት ሁለተኛ ረዳት